ብቻዬን ታይሰማኝም ብቻዬን አይደለሁም እራሃለ መጽናኛዬ አለ እራሃለ መበርቻዬ አለ እራሃለ መነሻዬ አለ እራሃለ ቤቴን ሞልቶታል ብቻዬነት አይሰማኝም ብቻዬን አይደለሁም እራሃለ መጽናኛዬ አለ እራሃለ ሳያስነካኝ አለ እራሃለ ጠባቂዬ አለ እራሃለ መነሻዬ አለ መጽናኛዬ አለ መበርታዬ አለ የኔ ሞገስ አለ ልቤን ሞልቶታል የሩቅ ዘመን ክብሬ አሄ መነሻዬ አለ የኔ ሞገስ አለ መበርታዬ አለ ለምጂ መኖር አልችልም ተሸልፍ ያለውኝ ኢየሱስ በፍቅር መቼም ያልተነኝ አንድ ነክተኛል ለምጂ መኖር አቃተኝ ተሸልፍ ያለውኝ ኢየሱስ በፍቅር መቼም ያልተነኝ ፍቅር ልቤ ውስጥ አለ ፍቅር አጥንቴ ውስጥ ፍቅር መንፈሴ ዘልቋል ፍቅር አጥንቴ ውስጥ ፍቅር ልቤ ውስጥ አለ ፍቅር አጥንቴ ውስጥ ፍቅር መንፈሴን ሞልቷል ፍቅር አጥንቴ ውስጥ ለሌላው መኖር አልችልም ገብታል ምን ለሌለቴ ለሌላ መሆን አልችልም ያንተ ነህ ኢየሱስ አባቴ ለሌላው መሮጥ አልችልም ያንተ ነህ ኢየሱስ አባቴ ለሌላው መኖር አቃተኝ ነክተኝ ኢየሱስ አባቴ ክብር ዘናን ቶሎ ለምዳለሁ ብሩ ወርቁን ቶሎ ለምዳለሁ ሲያወሩኝ ሰለቻለሁ ሲነግሩኝ ልቤን አይሞቀው ቀን ከሌት የማልጠግብ ቢያወሩ ይማልሰለች ገብታል መላንነቴ ወደድኩ ኢየሱስ አባቴ ወደድኩ ኢየሱስ አባቴ ብቻዬነት አይሰማኝም ብቻዬን አይደለሁም እራሃለ መጽናኛዬ አለ እራሃለ ሳያስነካኝ አለ እራሃለ ጠባቂዬ አለ እራሃለ መነሻዬ አለ መዝናኛዬ አለ መበርታዬ አለ የኔ ሞገስ አለ ልቤን ሞልቶታል የሩቅ ዘመን ክብሬ አሄ መነሻዬ አለ የኔ ሞገስ አለ መበርታዬ አለ ሱን ጓደኝነት መተካበት ጓደኛ የለኝም የርሱን ወዳጅነት متكابت وداج يلني من أنا لا يبا أنا لا يبا أنا لا يبا ليسوس أنا لا يبا أنا لا يبا أنا لا يبا أنا لا يسوس الجد من يبا كبر زنان طولو لم دالو برور قون طولو لم دالو سياوروني سلچانلو سينقروي لبين اي موكو كان كليتي مال تقدر بياوروي مال سلچ قبتا الملان انتي وددكو يسوس عبادي وددكو يسوس عبادي عورو لين سلي يسوس نقروني سلا يسوس زمنو لين سلا يسوس السنة ويهيوات يسوس عورو لين سلا يسوس نقروني سلا يسوس زمنو لين سلا يسوس السنة ويهيوات يسوس عورو لين سلا يسوس نقروني سلا يسوس زمنو لين سلا يسوس So now yeah he was Jesus our only sala Jesus nagaruin sala Jesus zamaruin sala Jesus so now yeah he